صلى الله عليه وسلم مذهب أهل السنة والجماعة في كرامات الأولياء يملون الملكة الأنزاري. مذهب أهل السنة والجماعة يا أهل السنة والجماعة أكهد وينم مذهباتكم في كرامات الأولياء يولي يسن كرامة بس ملكة بزيسر من الملكة نعم. ومن أصول أهل السنة والجماعة فأهل السنة والجماعة أكهد مسرطوا يكونوا أكهد السيسيين مجبال التصفيق ونبلو مكرا ونبلو عامنو مكرا المالسنا منن بكرامات الأولياء يا الله نوداجوتين كرامة يا الله وداجوتين كرامة يتقبل الله وما يجري الله الله يكره يعلنهم على أيديهم فالنفس الجميع فترنا من هذا من خوارج العادات لمدن تسوية متانة جر مالسنا فلمدون تسوية متانة جر فلمدون تسوية متانة جر فسنو مي عملان على السنة والجماعة عنده كأسل وساتوس عندنا التصفيق ونبلو عامنو متكبر بكرامات الأولياء يا الله وداجوت لا لا لا يكتال كبر عند الله شو الله تعالى شنو ما كبر الله شنو عندهم وما يجري الله الله يأكده اللهم نجر على أيديهم فالنسج من خوارق العادات بزوت لم دون تسوي مكان جري فتمارل فالنسج يفتر الله عند فتر هذا الجوال مالكم فلم دون تسوي مكان أساسات في جبال له آيات كثر وها أيوس جاتكم በጣም ብዙ አደጋ አደጋ የሆነ ነገር የሰው ለሰው ልጅ ለየት ያለ ነገር እነሱ ላይ የሚፈጠር ነገር አለ ሲናለን في انواع العلوم ለምሳሌ በእውቀትን ይመስል ለሰዎች የማይታወቅን ያውቃሉ ሰዎች ማይቱን ሰዎች ማያውቁትን ብዛት ለነሱ ይገለጽላቸው ይችላል والمكاشفات መገለጽን ይመስል ይገለጽላቸዋል ሰው ማያዩን ላይ ይችላል እነሱ ርቀት ላይ ይችላሉ ማለት ነው የአላህ ወዳጅ وانواع القدرة የተለያየ ችሎታና ወተእሲራት ተጽኖች አሏቸው በሰዎች ላይ ቁዱራት ችሎታ ማለት የሰው ልጅ የማይችለውን ነገር ይችላል ከሰው ልጅ ተለምዶ ወጣ ያለ ነገር ወልመእሱሩ የተገኘ የተወሰደ አንሳሊል ኡመም ከኡማው ከቀደምቶች في سورة الكهف ለምሳሌ سورة الكهف ያሉት ሰዎች የነሱ ሰዎች 309 ቀን ያክል በእንቅልፍ ነው ያሳለፉት ስጋቸው ሳይበሰብስ አጥንታቸው ሳይበሰብስ ምናቸው ሳይለቅ በሰላም ተኝተው ኋላ ተሰጠፋቸው አላህ ይሄ ለይት ያለ ነው ከሰው ልጅ ኸዋሪቅ አልዓዳ ነው ከሰው ልጅ ተለምዶ ወጣ ያለ ነገር ማለት ነው እየተገላበጡ በህይወት እንዳሉ አሻው ውስጥ ማለት ነው እየተገላበጡ 300 ዓመት ከ9 ቀን ማለት ነው وما يجري الله الله انتن ياكر يالله معلوم والمأثور يتجني عن ثالث الامم كذلك امة كقدمتوش كراما بذلك امة وصلت يالله رلم بدورهم زمن ينبرو تالا لك سووش من نبراتو ونبذيه كراما نبراتو والمأثور يتوسدهم كقرآن لنسل عن ثالث الامم كأمة وقدمت كونوش في سورة الكهف لن ثالث سورة الكهف يالله لنسل وغيرها ليلام ليلام موسانا عند الله باريا مكاكل التكهيد خبير يلوتال ولكن الله عالم وعن صدر هذه الأمة كذلك أمة كقدمتهم يتقلني الله كذلك أمة كقدمتهم والمأثم عن ثالث الأمم كدروس أموت كقدمتهم أموت يتقلني الله كنبي بسيط قال لأموت كنبي أمة بسيط كنبروت أموت سرافي فكشف الله عطوا هذا الكافر مثل كي يأمن السوس ينبرو فزاني يوم ينبرو ناسه كنبي عليه الصلاة والسلام اسلام كمن تعطوا بسك ينبرو ناسه ركاني سمان الله وغيرها بلام للام وعن صدر هذه الأمة كذلك أمة فتقدمتوا ثم يتكستت على كرامة من الصحابة كصحابة يتكستت كرامة الله والتابعين كتابعيوت يتكستت كرامة الله وسائر الفرق الأمة أمة كتنكاء أمة وكتلاجو فرق يتكستت على كتلاجو سوت كتلاجو بدونه كما شيخوش منها من مالسنا وهي يأتي موجودة فيها وهي كرامة موجودة فيها في أوسط تكسرت على كل يوم القيامة الكيامة أندرس الزيت أم أوسط الجنة لك الزيت أم أوسط تكسرت عليك كتاين نتالا كرامة تكسرت على بيجي زمنه بيجي جوز على الله سويت كرامة سيئة له من ملكة ولا كرامة من دونه الشرح ودم عبر على وفن جبا قوله يمي لو قال ومن أصول أهل السنة كأهل السنة مسارة وأكهد السنة الجبا أي من أصول عقيدتهم كعقيدة كون مسارة وشوف عندهم أي من أصول عقيدتهم كأمنة كون كعقيدة كون كأهل السنة والجماعة وعقيدة مسارة وشوف عندهم من التصديق هو نبلو آمن ومسلم من بكرامة الأولياء يوليوت سنة كرامة الكرامات وكرامة مالك جمع كرامة لكرامات الأولى وهي كرامة مالك ما يجري الله على أيديهم بالنفس جند كفة النادرزون من خوارق العادات لمدن أسوية متاع كفة يعني كرامة مالك كرامة مالك فلمدن أسوية متاع نجر لمدن أسوية متاع نجر مالك أساس بتلمدن ياسو شاك قتل نجر أساس استدل سوقن عند إبراهيم يدعم السوء صلى نبي عليه الصلاة والسلام أمه أبو مسلم الخولاني من السلام جمع كرامة يكرامة سواء مربوط أصوله سنجلار كرامة علي صادقه أنت كادر رجبت سلورا منه جمع كرامة كرامة مالت نمدنه وكتب على وهي دفنيشنوني وهي كرامة مالت ما يجري الله الله يعقيده اللي كفت من يرجعون جرنه على أيديهم بالنسبة على الله تسوي من خوارق العادات فلم دون شوية متى لم دون شوية متى فالكرامة وكرامة مالت أمر جدين وكرامة مالت خارق للعادة فلم دون لم دون شوية متى نجرنه فلم دون شهونا نجر بوها لا إن دعوهن الله سومه هي تكسبها تصاحب يسمك كل رأي إن دعوت تكسب تدرقها عامر خارق للعادة لم دلت كيمة أنجر أي لمألوف الآدميين عدميوش كلم مدتوج إني كسرت نجر مالك بنو آدم كلم مدتوج إنك فقاف لم مدتوج وتعاله وتعاله نجر مالك لبني آدم مألوف هونه إساس من دلنا وما قاتل نهار جني على ما قاتلتهم قالوا كرامة لك تشوز مالك هون بعد كرامة وكنا كسرت على طلبك والأولياء أولياء مالك جمع ولي يولي في الولاني وهو ولي مالك على المؤمن والمتقي الله لي مفرع أماني مالك هنا بطالي لا لله بذر مثال اللي فاري من يلا ولي رجو رجو جنب ساري جنب سانو حسرا جنب ساري جنب سانو جنب هي ترى في جلع يسرا بتقوان انجي جزر يسرا ترى في يسرا مش جزر عندنا اللي جزي يوم اللي جاهية هيا لذكرنا هنا بالليل ده زينة المال وهو المؤمن المتقي الله لم يفرع آمانينه كما قال تعالى بزوبة السلام يتكلمونه كما قال تعالى الله اندارك على آوات إن أولياء الله يا الله وداجوش مالك سمو نقو مالك على نقو سمو إن أولياء الله يا الله وداجوش سكو لا خوف عليهم فرهات اللباتهم جهنم من جبال لنبلو ولا هم يحزنون أي تدقهم جنة النار أبدا لو الذين إن جانا شو الله وداجس آمنوا يأمنوا سنا وكانوا يتقون الله يمني فرسنا شو الله وليجس يا الله وداجس إن جانا شو إن جذا ذر مثل الله فارمن يا نبي يلج كافر الله لنا يا نبي ينست كافر الله لنا يا نبي يعبد كافر الله لنا يعني ما ربنا بذر هذا الله ثم وليجا وليج تبالة استطاقا يقال كمن لنا توصلوا ثم وليا ولي تبلو تكرر استقاقا قالوا توسجنوا من الولاء ولا كم يليسوا تدر وهو ولا أمال الدقم المحبة فكر والقرب مكار مالتنا تنزيه هذا ولي الله مالت هذا محبوب الله أو محب الله يا الله وداج مالتنا يا الله وداج مالتنا ثم وليا ولي ولي لمن تبالك كالتبالة استقاقا قالوا توسجنوا استقاق مالت قالوا توسجنوا كم من الولاء ولا كم يليسوا وهو ولا ما لديه مترجمه المحبة فكر والقرب ما قارب مالك فولي الله لم يصلي الله وداعي مالك موال الله الله نيسه وداعي أكال مالك بمواسطته بمتماماته في محبوباته الله يميودهم بمترة والتقرد إليه ودده بمتقارة في مرطاده الله يميسلقون إنه يميسلقون بمترة وليك يتو يستقرب أكال مالك ولي الله ولي الله مالك موال الله الله نودا جادر رجسو مالسو بمواسطتي كالسوغار بمسمامات مواسطة بمعدرسة جيتا جار جيتان يالنس آرر مالسو منم بمسرات في محبوباتي الله يمي ودو النجر بمسرات والتقرر إليه ودى جيتاو يمي كارم مالسو بمرضاته الله يمسكدون لنا يمسكدون النجر بمسرات كيف هو جاي يستسمع معاكل مالك ولي الله مالك وداج مالك خيام كنيا جاي ما يكرم مالك مو صور تجارم تصدق وداج مالك إن الناس كيم نجر أي كرام كني خلاقوته أي هدم مالك نجيم ولي الله مالك زين عند سو ما أشياء يسرع الله لجيله لا يقع أي كرام الرماتي يسرع بدعي يسرع شكلات كمالكو هذا ولي الله لا إن يقول ولي الله من له نجر ويا شخلك كونه ويا كلك سولك كونه ولي من له فكم من أولياء الله هنا هلا لا تمان يا تماري ولي لم تقولان هتقول هلا سنت تقي الله الله من فرا سنت والله فأنت تقي موسى تجده هو ولي موسى أنا كشون ده الله من فرا سنت إنشي ولي يالنا شو إني ولي بلن من الناس شو من يال هون جم بوثاي من سكاتو ولي يهونوا وانو تقوى لا يالاتو عاكم الله ان يودون نجر يسرونه وي الله ان يتعلون يراقونه وي هذا هو الولاية ولاية مالسي هنا من ترقون يلو ولاية مالسي هنا انجي تعمر يكت سبا سايت على ما سايت وين من ولي نجمهون يسلق سوزر مهون كنك لزر سوزوال ينبي جزر نوسو حشم الجينو من عمدلو نجر اي كرام يلو حشم الجينو تلاية نتايتين جن يا اهل البيت درجة يستطوع لنجي ولي الناس ما أرد استجابة لنبالو نجر فنأتي مخا الله بلا يجسين يشنو ما نمي نجر فيهنم الله راسو بصينا بالتوحد من بلو الله الذين أمنوا وكانوا يستقون حصر أخذي هذه الكلمة بك كذبوت فلقى نجر دفني سننطا من نجر أبدا وكرامات الأولياء يا الله وداجوت كرامة حق الأولنا كرامة الله وتعالى نجر من نسو فشعب استجلتو أين خشو ذنابهم يتقبلوا يمتى؟ أزيو من يوم نتقبل وهن بفلك يا درجال وترك من ملل اللي بيحبوه هذا يا درجال وضع على نجر ما نسميه يهني يا درجال نعم كذا فسق وهن وضع على درج السلال كأني وضع على كسولج أنتن سولج كاسل من الوين كميو كميو كتبه وضع على نجر السلام وقد دل عليها الكتاب والسنة حديث القرآن تقومون لهن والآثار المتواترة بتلقاها من زجبا والسنة قرونا يعني الصحابة والتابعين كصحابي يتكسف نجر الله كتابعي يتكسف نجر الله أنا سلزتنا سلزب القرآن كرام عند الله نجرنا أصحاب الكافرين مثل لما استعلي مريم مثل لمريم أنا أن لك هذا ثلاث قالت هو من عند الله إن الله يرزق من يشاء بغير حساب قال التالي كلما دخل عليها زكريا المحراب وجد عندها رزقا በገባ ቁጥር እሸት ነገር ያል በዛን ሰዓት ደግሞ ጀሩሳሌም ውስጥ ምንም ደረቃም ቦታ ነው ምንም ነገር የለም ይሄ ትኩስ እሸት ከየት መጣ ከየት ነው ስላት ተአላህ ነው ወሁዚ ኢለይከ ቢጀዝ እንኸለት ስጣት عليك ሪቆን ጂንያ ይሄን ምጡ በመጣባት ጊዜ ከዛፉ ቴምር ስር እንደተኛች ምጡ ሲመጣባት ምን አለ አንቀሳቅሶ አለ ቴምር ከላይ ተጠብቀብላል የለውም ነበር ፍሬ በዛው ሰዓት ራሱ ልደርስለት ማለት ይሄን ታለ ነብዩ አለይሂ ሰላቱ ወሰለም ምን አድርጓል يا هنو ده حديث مننا بيه قرآن وسمع لك قرآن فقرآن دل عليها الكتاب قرآن متقومنا الوسطنا متوا متى موته فأماته الله مئة عام ثم بعثها لك متوا مت موت كموت أبو علا متوا مت وجهه تنسل كذا كذا من بالي مثلا نبيه عمزنا أو يقولون هذا ولكن الله أعلم وأنه عن سوء مطلع مطلع مسؤيته تنسوى فهل القرآن صحابة الكهف ألا لموسى جزي يتنسوى انتفوى تنسوى يموتوا سوية بلسطة سجاة مسوى تنسوى تناظروا على من دي قدروا ايه هلو يدلوا عليه القرآن قرآن يتبقى من كسولد وتعالى عكيد كقرآن ومن السنة كحديث المسألة والسنة كحديث المسألة نبي عليه الصلاة والسلام جابر በዘገባው ሐዲስ አለ ነብዩ አለይሂ ሰላቱ ወሰለም አንድ ጊዜ ሁዴቢያ ዘመቻ ላይ ውሃ ጥም ህዝቡ በቃ ያልቅ መጨረሻ ላይ ምን አሉ አምጡልኛል ወራቀዋል አመጡላችሁ የሆነ ቃ ነገር እጃቸውን አስገቡት እዛው فنبع الماء من بين اصابعه ከጣታቸው መካከል ውሃ መነጨ እና ሁላችንም ጠጣን ሁላችንም ውዱእ አደረግን ይላል ጃቢር ስንት ነበር አስተስሉ ይገርማቸዋል 100 ሺህ ብንሆን የሚበቃ ነበር ግን አን 1500 ነናል 1500 ማለት 1500 ነን ማለት ነው 1500 ነን 100 ሺህ ብንሆን ይበቃል ነበር ያያ ምግብ ለሁለት ሰው ለሶስት የተዘጋጀን እንዳለ የኸንደቅ ዘነ ኸንደቅ ላይ ያለ ቁፋሪ ሁሉ ሄዶ እንደነገባ አደረጉ ነብዩ አለይሂ ሰላቱ ወሰለም ነቢዩ ዓለይሂ ሰላቱ ወሰላም ተፈጥቡበት የነበረው አዲስ ሚንበር ሲሰራላቸው ዛፏ ሲደገፏት የነበረች ዛፍ አለቀፈች። ዋሕድ ይህ ሁሉ አላህ ነቢዩ ዓለይሂ ሰላቱ ወሰላም ከከራማ ሁሉ ትልቁ የነቢዩ ደግሞ ሙዕጅዛ ምንድን ነው? አልቁርአኑል ከሪም። ስለዚህ ወጣ ያለን ነገር የነቢያቶችን የወልዮችንም በአንድ ላይ አድርገን ስናየው ማለት ነው። የነቢያቶች ሙዕጅዛ ይባላል። የወልዮች አላህ ወዳጆች የሌሎች ደግሞ የሷሓባ ላይ ጠቢዕ ከዛም በኋላ ያለው ላይ መልቅያማ ከራማ ይባላል። የነቢያቶች ሙዕጅዛ ነው። ነቢይነታቸውን ለማረጋገጫ ሲሆን እነዚህኞቹም ወጣ ያለ ነገር ነው የሚሰሩት። ሁለቱም ወጣ ያለ ነገር ነው። ነቢይም ወልይ ሁለቱም ተመሳሳይ ነገር። ለምሳሌ ነብዩላህ ኢብራሂም ምን ውስጥ ገቡ? እሳት ውስጥ ገቡ፣ አልተቃጠሉም። ተሰረ በደንብ የሰላማ ሆናለች። አቡ ሙስሊም አልኸውላኒ እሳት ውስጥ አስገባቸው። አቡ አሱደል አነሲ የሚባለው ሰውዬ ማለት ነው። ነብይ ነኝ አይደለህም አላለም። መሐመድ ነብይ እንደሆነ ታምናለህ? አዎ አምናለሁ። እኔ እንደሆንኳት አላምንም አለ። መጨረሻ ላይ አስገባቸው፣ ምንም አልሆኑም። እንደውም ህዝቡ ሲመጣ ረካዓትን እየሰገዱ ነበር። አቡ ሙስሊም አልኸውላኒ ማለት ነው። ከነብዩ ኡማ ውስጥ ነብዩ እሳት ውስጥ ገብተው አልወጡም ቢባል፣ ከነብዩ ኡማ ውስጥ ግን እሳት ውስጥ ገብተው እንደ ኢብራሂም ይዳናሉ። ስለዚህ ነብዩ ኡማ ውስጥ አንድ ሰው እሳት ገብቶ ካልተቃጠለ ነብዩ ቢገቡ ኑሮ አይቃጠሉም ነበር። ተውላ ምን ኡመት የሆነ ሰው ይሄንን ዑለማ ውስጥ ነው። ስለዚህ ወቀደለ عليها الكتاب ቁርአኑም ጠቁሙናል ወሱና ሐዲስም ጠቁሙናል ወልአታሩ المتواترة በተደጋጋሚ የመጡ ዘገባዎች አንይ ሰሃባ ከሰሃቢዎች ወታቢዒን ከታቢዒዎች የመጡ ዘገባዎች ነግረውናል። ወናሱ ሰው في كرامة الأولياء በአላህ በወልዮች ከራማ ዙሪያ ወናሱ የሰው ልጆች في كرامة الأولياء በወልዮች ከራማ ዙሪያ على ثلاثة أصناف በሶስት ይከፈላሉ የሰው ልጅ በከራማ ዙሪያ ማለት ነው። በሶስት ይከፈላሉ። አስንፉን አወል የመጀመሪያው ከኛው ከሙስሊሞች ውስጥ ለማይ ሶስት አይነት አመለካከት ነው ያለው። በከራማ ዙሪያ ሶስት አይነት አመለካከት አለ። አስንፉል አወል የመጀመሪያውን ግሩፕ ብናይ መየም ሲያ ቅራሽ የሚቃወማት አለ ውስጥ ማለት ሚነል ሙርተዳ። እነዚህ ሙርተዳዎች ከአዲስ ፈጠራ ያመጡ ሰዎች ናቸው። ከራማ ብሎ ነገር የለም ከራማ ብሎ ነገር በቃ የሰው ልጅ ተፈጥሯል ኖሮ ይሄዳል እንጂ የሆነ ወጣ ያለ ነገር አይሰራም። የለም በተፈጥሮ የለም ነው የሚለው መየምሲያ ሚነል ሙብተዲአ ከልሙዕተዚላ ሙዕተዚላዎች ውድቅ ያደርጋሉ። ወልጀህምያ ጀህምያዎችም ውድቅ ያደርጋሉ። ወበዕዱ ልአሻዕራ ከአሻዕራ የተወሰኑ አክራሮች አሻዕራዎችም የለም ይላሉ። ወሹባሃቱም ሹባሃቸው ይህን ይመስላል። የለም ለማለታቸው የሚያቀርቡት አሻሚ ነገር አለ። ሹባሃ አነል ኸዋሪቅ ይላሉ። ልምድን ጥሶ የመጣ ነገር ለውጃዘ ቢበቃና ቢመች ኖሮ ዙሁሩሃ እንደው ትከሰታለች ብንል ይላሉ። አይከሰትም እንጂ በእነሱ እንደ ይከሰታል ብንል አለ አይድል አውሊያ በወልዮች እጅ እኮ ልትከሰት ትችላለች ልምድን ጥሶ የመጣ ነገር ካልና አሉ። ለተደተም ነብዩ ቢገይሪ ነብዩና ወልይ ይቀላቀልብናል አሉ። ሹባች ይሄ ነው። ነብዩም ከራማ ያሳያል፣ ወልዩም ከራማ ያሳያል። መልፈርቅ በይነሁማ ወልዩ ወነብዩ ልዩነታቸው ይቀላቀልብናል። ስለዚህ ማንም እየተነሳ ነብዩ ነው ብሎ መከራከር ይችላል። እንደዚህ አይነት አምር የሚያሳይ ከሆነ ይመስላል አይደል? ብዥታውን ስናየው ይመስላል ሹባቸው። ወላኪን ወላሂ አይገናኝም። ምክንያቱም በወልዮች እጅ አላህ ያንን ነገር ያረጋገጠው ምን ስለሆኑ ነው? ስለሚሰሩት ነው። ነብዩንም ካሉ ይዋሻሉ፣ አይሰራላቸው። መጀመሪያ ይሄ ደም እነሱ አባላት ወሹባቱም አንል ኸዋሪቅ የሆነ ልምድን ጥሶ የመጣ ነው። ግን ለውጃዘ ቢቻል ዙሁሩሃ ግልጽ ትሆናለች፣ ትፈጸማለች፣ ትከናወናለች፣ ወይንም ደግሞ ልትፈጠር ትችላለች ብንል አለ አይዲል አውሊያ በወልዮች እጅ እኮ ሊፈጠር ይችላል ብንል አሉ። ለተበተ ነብዩ ቢገይሪ ነብዩና ሌላው ይቀላቀልብናል አሉ። የዚህ ፈርቁ ምክንያቱም ልዩነቱ በይነ ነብዩ ወገይሪ በነብዩና በወልዮች መካከል ያለው ልዩነት ሆን ሙዕጅዘቱ ሙዕጅዛ ነው። አለቲ ሙዕጅዛ ማለት ሄ ኸርቁ ልዓዳ ልምድን ጥሶ የመጣ ነገር ማለት ነው ሙዕጅዛ ማለት። ስለዚህ ሙዕጅዛ ጋር አንድ አይነት ሆነ ነብዩና ወልዩ መለየት አንችልም ማለት ገብታችኋል? ሹባው ገብታችኋል? ሹባው ከገባ መልስ ይገባናል ኢንሻአላህ። መልሳቸው ምንድነው? ምንድነው የምንለው? መልሱ ነብዩን እሳት ገብቶ እሷን ኢብራሂምን ይመስል ከወልዮችም አቡ ሙሰል ኸውላኒ ምን ውስጥ ገብተው ወጡ? እሳት ውስጥ ገብተው አልተቃጠሉም። ነብዩም ወልዩም ተመሳሳይ የሆነብን። ስለዚህ አቡ ሙሰል ኸውላኒ ትክክል አይደለም ሊሉ ነው። ይሄንን ሳቢት አይደለም ይሉ ነው። ምንድነው የምንላቸው? ለወልዩና ለነብዩ የሚከሰተው ይለያያል። ተመሳሳይ ቢሆንም እንኳ ወልዮች የአላህን ዒባዳ ስለያዙ አረጋግጦላቸዋል አይደል? نبينا بلو بيكراكروا نورو وتكون نبي እነሱ እኮ የሚቀላቀልባቸው ምንድነው? አንድ ወልጅ ሙዕጅዛ የሆነ ተአምር ያሳየና ተአምር ያሳያሉ ወልጆች ካል ነብይ ነብሎ መከራከር ይችላል። ስለዚህ ይቀላቀልብናል ማንንም ልንቀበል ነው ማንንም ቢልንል ነው ይያሉ ነው ተቸግረው ነው አሉ አይደል? አንድ መልስ አለ። አይ ወልጆች ከራማት ያሳዩ አላህን ስለፈሩ ነው አይደል? ከራማት ተረጋግጠላቸው ነብይን ካሉ ደግሞ አላህን አልፈሩትም ስለዚህ ከራማው ይረጋግጥላቸው ይባላል። ይጣፋሉ ውድቅ ይሆናሉ ይወድቃሉ። አልገባችሁም? አፍቲን ፍጣኔ ሁለተኛው ከሁለት ብናይ ሁለተኛው ግሩፖች ደግሞ ለየቅሉ በጣም ድንበር የሚተላለፉ ናቸው። ሲእስባተል ከራማ ከራማን በማረጋገጥ እነዚህ ደግሞ ለየነዛ ተቃራኒ ከራማን በማረጋገጥ ምን አሷሃቢ ጥሩቅ አስፉፊያ ጥሩቅ አስፉፊያን የሚከተሉ ሰዎች እያንዳንዱ ሰው የተወሰነ ዚክር ከተሰጠው 130 ሺህ ሆነ ዚክር ከተወሰነ እስቴፕ ከሄደ በኋላ እያንዳንዱ ሰው ወልጅና የራሱ ከራማ ይኖረዋል ማለት ነው። ደግሞ አይደለም ጥሩቅ አስፉፊያ ላይ ያለው ማለት ነው። አደገኛ አደገኛ አደገኛ ከሄደ ምን አሷሃቢ ጥሩቅ አስፉፊያ ከሱፊያ ጎዳና ተከታዮች አሉ። ስለዚህ ምን እያንዳንዱ ሰው ለምሳሌ መሻኮቻቸውን በቃ ይሄንን ዓለም እስከ ማንቀሳቀስ አብዱል ቃድር ጂላኒ ዓለምን ማንቀሳቀስ ሰውን የመግደል ማስነሳት ምን አቅም አላቸው እኮ ነው ከዚህ ሲይዛሉ መሸኮቻችን እንደሚያንቀሳቀሳቸው የበዘር በምን በምን በምን አውጥ ያርገውታል እንደሱ መያቁሉ በጣም ድንበር የሚተላለፋለ ሲእስባተል ከራማ ከራማን በማረጋገጥ ድንበር የተላለፉም አሉ። የለም በማለት ድንበር የተላለፉ እንዳሉ ሁሉ አለ በማለት ደግሞ ልክስክስ አድርገውታል። አልመረጡለትም እንኳን ታቀይ ምናምን የለም ጠጪም ከራማ ነው የሚያጨተውም አይታወቅም። የሚጠጣው ሰው መጠጡን ሲጠጣው ጠጁን ሲጠጣው ምን ሊሆን ይችላል? ወተት ይሆናል ይላል እስከመተርጉም ድረስ ተደርሷል ማለት ነው። ስለዚህ ድረስ ይሏል ዝሙት ሲሰራ ወላሂ የሰማሁትን ዝሙት ሲሰራ እከሌ ጋር ሄደሽ እንደውም ምን ይባላል ማህጠንሽ ማስመርቅ እስከማለት ወላሂ ተደረሰበታል። እዚህ ኢትዮጵያ አነ ሰሚዕቱ هذا والله እሳቸው ጋር አንድ ቀን ካደረች የምትወልደው ልጅ የሚገራርም ወልዩ ልጅ ትወልዳለች። ከዛም በኋላ ከባሏ ትወልድ ማለት ነው። እንደዚህ አይነት ትልቅ ልክ ያለ ህብረተሰብ ነበር እያሳለሏቸው ማለት ነው። አሁንም አለ ላይ አጂ አሁን ካለ ደግሞ ወጣ ያለ መየቁሉ في اثبات الكرامه ከራማን በማረጋገጥ ወጣ ያለ ምን አሷሃቢ ጥሩቅ ሱፊያ ከጥሩቅ ሱፊያ ውስጥ የተወሰኑ ቶልቁቡርዬ ምን አሷሃቢ ጥሩቅ ሱፊያ ጥሩቅ ሱፊያ ጥሩቅ ማለት ምን ማለት ነው? የሱፊያ ጎዳና ነው ጦሪቃዎች የሚባሉት ጦሪቃቱን ንቅሰደልያ ሲጃንያ ሻዘልያ ቃዲርያ በቃ ሪፋዕያ ምናምን ያለ እነዚህ እነዚህ ጦሪቃዎች ናቸው። በዚህ ለምሳሌ ኢትዮጵያ ውስጥ ብዛት የሚታወቀው ቃዲርያ ነው። ቃዲርያ በእንትና አካባቢ ሲጃንያ ያለ መሰለኝ ምናምን አካባቢ እና የተወሰነ ሻዘልያ ሞሮኮ ምናምን የሚባለው እንዳለ ሲጃንያ ነው ያጠለቀው። ሪፋዕያ አህባሾች ናቸው። ይሄ ጦሪቃ እንደዚህ አይነት ጦሪቃ ማለት ነው። አንድ የራስህ የዚክር የራስህ ሸክ አለ ከሸክ ፍቃድ ትቀበላለህ ከሸክ ፍቃድ ውጭ የትም አትንቀሳቀስም አታደርጋትም። እያንዳንዷን አካሄድ ማለት ነው ሲና ወሬ ከተፈቀደ እኛ ጋር ያለው የተበተነው ብዛት ይሄ ነው። ዑለማዎች ጋር ሁሉ ያለ ማለት ነው ከና አላህ ጋር ምንም የሚፈቀድ ነገር አይደለም። የለም ሸሪዓተ ኢስላም ይያቅም ይዛ ነው ይዛ ነው ጠይቃ እዛ ጠይቃ ውስጥ ጦሪቃ ከተቀበልክ ወልዬ ነው አለቀ። ጦሪቃ ተጽሙ ወልዬ ነው ጦሪቃ ተቀባይ ሁሉ በስነ ስርዓት ሂደህ ነው ኡስታዝ ብለህ አጠገባቸው የተወሰነ ነገር ካድመ ጦሪቃ ይሰጣል። በላንተ በሳምንቱ 72 ሺህ ሱብሃንአላህ 72 ሺህ አላህ አክበር በልሳና ፍቃድ ይሰጣል። ከዛው አትጨምርም ታብዳለህ ይባላል። ያችን ስነ ስርዓቱን ጠብቀህ ሌላ አትወጣም ህዝብ ውስጥ አትቀላቀልም የራስህ ሐልዋ ትሰራለህ እዛው ስታፍርና ትቀመጣለህ ከሐላ ሆድ ብለህ ከዛም በኋላ አለቀ በቃ የበረረ ወልዬ ማለት ነው። አምራለ ማለት ነው። ቢፈጣም ቢፈጥርም ቢዳዓ ቢሰራም ለማለቀም ጀማዓ ባይሄድም ጀማዓ ይሄድም ደግሞ እዛ ጦሪቃ ሱፊያ ውስጥ ያለ ጀማዓ ይሄድም ፍትቻል ናቸው በጣም ጀማዓ ነው ፍትቻል። እነ ኢብኑ ተይሚያ በሚዋጉበት ሰዓት ተታሮችን እነ ገዛሊ ዋሻ ውስጥ 12 ዓመት ነው ቆዩ ንውጡ ሲሏቸው ዳዕዋ እንኳ ድግዱ ሲሏቸው ይገባል እዚህ ነገር ነው ላይ ምን አሷሃቢ ጦሪቃ ሱፊያ በጣም ያወረዱን አንደኛ የገደሉን ደግሞ በዚህ ነው። በዚህ ጦሪቃ ነው በጣም ህዝቡን ጅል እንዲሆን ምንም ስሜት እንዳይኖር ማለት ነው። ሁሉም ጦሪቃ ካያዘ ሁሉም ሐላዋን የሚገባ ወላሂ ስሜት አይኖርም። ለዲኑ ስሜት አይኖርም። ወደ ጂሃድ ወጣ ወደ ምን አይነሳ በለዲኑ ተነሳሽነት የለው ስም በቃ ቁጭ ብሎ ዝም ብሎ ሐላዋ ውስጥ መስከት የሆነ ነገር ሰዎችን ማታለል መሰብሰብ ገንዘብ ይሄ ነገር ውስጥ ነው ጅብ ብሎ የሚያደርጉት። ወልቁቡሪይን መቃብር አምላኪያን አለዲነ እነዚህ መቃብር አምላኪያን ይደጅሉነ ያታልላሉ አለና በሰዎች ላይ ቅጥፈት ይፈጽማሉ። ወያቱነ ይፈጽ ያደርጋሉ ደግሞ ቢኸዋሪቅ ሸይጣንያ ሰይጣናዊ ተአምር ይሰራሉ። ይሄን ደግሞ የሚገመው ፈረንጆችም እየሰሩት ነው። ሰርከስ ላይ እየተጠቀሙት ነው። እየቆረጡ የሆነ ነገር ያስመስሉባል። ድንቅ ቀጥ ያደረጉ ምንም አይገርምም። ይሄን ይሰራል። እንደዛ አይነት የሆነ ሰው የሆነ ነገር አሳየ ብለህ ነው በሰማይ ላይ ክንፍ አውጥቶ ቢበር والله لا يغير عقله اذا كنت عالما بدينك ምንም ካወቅ ምንም አይነካ። ለምን የሚገርም ስራ ይሰራሉ ፈረንጆች። ወጣ ያለ ስራ ነው የሚሰሩት። አንድ ሰው ሊበር ይችላል ባየር ላይ ማን ነው ብለህ ነው አንተ ማጣራት ያለብህ። ተቀዋ ነው የለው ተቀዋ የሌለው ከሆነ ሰው በዚህ ስንት ነገር ይሰራል። አንተ ጋር ነው የሚገጥሙት ስንት ነገር ያሰራል። ተአምር እኮ ነው የሚሰራው በዚህ ሁሉ ማለት ነው። አንተ መስቀል ሲነካው ግን የሚለቀል አይደል? ግን ያ ቅዱስነትን አይጠቁም እንዴ? የሚፈጸም ማንኛውም ኸዋሪቅ አልዓዳ ቅዱስነትን አይጠቁም። መጀመሪያ ቆም ብለን ማሰብ ይቺ የተደረገችው ሸይጣን ይያናት ወይንስ ከሸሪዓ ጋር ተያዝናት ነው? ለምሳሌ ከዱኹልና እሳት መግባትን ይመስል ያሳያቸዋል። ቁብሩጆች አለዲነ ይበጅሉነ የሚያጽበረብሩ አለናስ በሰዎች ላይ የሚቀጥፉ ወይእቱነ የሚፈጽሙ የኸዋሪቅ ሸይጣንያ ሰይጣናዊ ተአምራትን ይሰራሉ። ከዱኹልና ለምሳሌ እሳት መግባትን ይመስል አይጎዳቸውም። የሚገርም ነገር ወደርቢ አንፉሲም ራሳቸውን መምታትን ይመስል ቢስላህ በመሳሪያ ራሳቸውን ይመታሉ። በሽጉጥ ራሳቸውን ይመታሉ። በጦር ዝላይ ይወጋሉ። ሆዳቸውን ይቀዳሉ በጩቤ። ወኢንታክስ ተአቢ ራቦችን ይጠመጥማሉ። አንገታቸው ላይ ቋቆ ኩብራ ባብራቱ ይዛሉ። ምንም አይነካቸው ትዝዝ ነው የሚለው። ምን አላቸው እሱ ሸይጣንያ ጅን ይዞታል አስነ ጅን ይጠቀማሉ። በዚህ ሰዓት እሳት ውስጥ ይገባሉ። እሳት ውስጥ ተለቅልቀው የሚቀቡት ነገር አብተው ተለቅልቀው የሚገቡበት ነገር አለ። እብነተኛ አጋጫቸዋል አይደል? አህመድ ሪሳ እያጋር በከፍተኛ ሁኔታ ውድድር ሙናዘራ ያደረገበት የሚገርም እንትን ኪታቡ ተፈላ ከዛን ሰው ጋር ላይ ቀርተነዋል። አጋጫቸዋል ዘንድ ያዋርዷቸዋል። ወደርቢ አንፉሲም ራሳቸውን ይመታሉ። ቢስላ በመሳሪያ በሚስማር ራሳቸውን ይወጋሉ። በጩቤ ይቀዳሉ። ሽጉጥ ራያቸው ላይ ሲተኮስ ስታደርግ እንዳለ መሬት ላይ ነው የሚረግፈው እዚህ ላይ እየመጣ ይሄን ሰውዬ ይሄ ተተኩሶበት 12ን ተኩሶበት ሚካኤል ራሱ ነጥሮ ይመለሳል። በዚህም ሰዓት ትጠይቃለህ ያህል ታደረጁ ምንድን ተቅወላህ ካለው አላህን የሚፈራ ከሆነ ሙጃሂድ ጤሚል በዲኑ ላይ የቆመ ከሆነ አዲህ ምን ከራመትላ አላህ ከራመት ሰጥቶታል ማለት ነው። ወላኪን ሶላት ላይ ምንም የለውም። ዒባዳ ላይ ምንም የለውም። ዲኑ ላይ ምንም የለውም። ውጤከ የዘቀጠ ሰው ከሆነ ይሄን የሚሰራው ይሄ ሸይጣን ይያ ከኋላ አስማት ተሰርታለች ማለት ነው። ጂነ ተጠቅመው ነው ያደረገው። ወይንታክ ተአቢን እባቦችን ማጫወትና መያዝን ይመስል ሪፋዕያዎች በግዳዱ ሲሰሩ ነበር። ተሳሮች እየገቡ የዑለማዎችን መጻፍ ባታላችሁ እንትና ማን ነበር ያልኳችሁ ዱዓይስ የሚባለው ሰው ይቀላጥ ያለበት አብደላህ ኢብኑ ሉሃይዓ ይያቻለሁ። አብደላህ ኢብኑ ሉሃይዓ የሚባለው ኪታቡ ተቃጥሎበት ከዛም በኋላ ተቀላቅሎበት አልዒል አይደል? የዛን ጊዜ እንትሮች ሞንጎሊያም መጥተው ወረውት ኢራቅን ከበው እያለ ሪፋዕያዎችን ኑ እንዋጋ ባካችሁ ኪታቦች እንዳለ የዑለማ ኪታብ እየተቃጠለ ነው እያላቸው ምን ይሉ ነበር? እነሱ ለሞንጎሊያም ባለስልጣናት ምን ያሳያሉ? እባብ እየጠመጠሙ ሰርከስ ያሳዩ ነበር። እዛ እያጨበጨበላቸው ሰው ከቦ ያያቸዋል። ተገራቡ ነገዘቦች እነዚህ ገንዘብ ፈላጊ ወገይር ዛሊክ ሌላም ሚማ የድዑነሁ እነሱ የሚሉት ነገር አለ። ለአስሐብ ልቁቡር ለመቃብር ሰዎች ይሏቸዋል። ምን ተሰሩፋት እንቅስቃሴ ያላቸው አለች ስሙና ከራማት እነሱ ከራማት የሚሉት እንቅስቃሴ ያላቸው ለመቃብር ሰዎች ይችላሉ። በአሁን ሰዓት ይሞቱ ዳኒ አኒ ሾንኪ አሊ ማን እይ ያለበት መሻይ ሁሉ አገራችን ላይ እነዛ ሂደዋል ሞተዋል። ኡላኢከ ዘሀቡ ወዘሀበት አያሙ ሙተዋል ጊዜያቸውም አልፏል። ረህመቱላሂ ዐለይሂም ሚንሁም ልሙወሒዲን ሙወሒድ ሆነ የሞቱትን አላህ ማራቸው። በቃ ታላላቅ ሰዎች ናቸው። እነሱ ላይ አይደለም አሁን እኛ መላስ ማስረዘ ከእነሱ ጀርባ ያለው ሰው ነው አቂዳውን ያበላሸው። ተውሂዱን ስብርብር አድርጎ የጣለው እዚህ ከኋላ ያለው አጫፋሪ ከሆን የት ነው የምሄደው? ምን እየሰራሁ ነው? ኪታቡ ያዘለ አይጠይቅም። በቃ ዝም ብሎ እንዳገኘ አሁን እነሱ ላይ ከራማ አለ ነው የሚባለው። አለን ችግር የለም ከሞትን በኋላ እንረዳቸዋለን አላሉ አይሉም። والله عندي الله ولي ይሄንን ብሎ አይልም። ያ ትክክለኛ الله ولي ከሆነ hatta ራሱ በዛን ሰዓት እነዚህ መሻይኾች ዙሪ ያላቸው መሻይኾች ይሄ መጥፎ ነገር ሽርክያ ሲሰራ ወደው ከሆነ የሞቱት ያ سبحان الحي الذي لا يموت እነዚህን ولي ማለት ራሱ አይበቃም። የአላሁ ልዩ ሲከራከሩ እንደዚህ አይነት ስህተት እንዳትገቡ እያሉ ያስተምራሉ። አስም ፈታሪ ሶስተኛው ጎሳ አለዚነ ዘከረሁም ሸሁ ከተናገራቸው ከዘረዘራቸው ሶስተኛው ጎሳዎች ሆነ አዚ ቦታ ላይ ወሁም አህሉ ሱነቲ ወልጀማ አህሉ ሱነቲ ወልጀማዎች ናቸው። ፈዩእሚኑን ያምናሉ ቢከራመት አልአውሊያ በወልዮች ከራማ ያምናሉ። ካይሁን ተመልከቱ ምን አይነት ማለት እንትን እንዴት አድርገው ጥራት ባለው መልኩ እንደሚጓዙ አህሉ ሱናዎች እኮ እንደው አቅልን ብትሄድ ራሱ በጣም የሚገርም አካሄድ ነው አካሄዳቸው። ሃኡላ አስበቱ አስበቱ ቢልቁሉ አረጋግጡ ሱፊዩ ሙዕተዚላና ጀህሚያውስ ደግሞ ነፈውሃ ቢልኩልያ ወላኪን አህሉ ሱነቲ ወልጀማዓ ተመልከቱ ሁለቱን እንዳይቀላቀልብን ሸይጣንያውና አውሊያኡ ሸይጣንና አውሊያኡ ረህማን እንዳይቀላቀልብን ለዚህ አድርገዋል። ፈዩእሚኑና ያምናሉ ቢከራመት አልአውሊያ በወልዮች ከራማ ያምናሉ አህሉ ሱነቲ ወልጀማዓ ወይስቢቱና ያረጋግጧታል አላ ሙቅተባ በጠቆመው መልኩ አላ ሙቅተባ ማጃአ ፊል ኪታቢ ወሱና በሐዲስ በቁርአን በመጣለን መልኩ ያጽድቁታል። ወይሩዱነ ይመልሳሉ አላ መነሳሃ ውድቅ ባደረጋት ሰውዬ ላይ መልስ ይሰጡታል። ቢሑጃ በመከራከሪያ ነጥብ ይከራከሩታል። ከራማ ብሎ ነገር የለም ያለን አካል ዝም አይሉትም። የአላህ የሚገራርመው ልጆች አሉ እንደዛማ አይባልም አይባልም። ቢሑጃ መከራከሪያ ነጥብ መን አልኢትባህ በይነ ነቢይ ወገይሪ ቢሑጀቲ መን አልኢትባህ እነሱ ምን ለዛ የሚቃወሙት ወይሩዱን አላመነፋ ውድቅ ባደረጋት ሰውዬ ላይ ምን በሚል መልኩ ነው ውድቅ ያደረጋት? ቢሑጀቲ መን አልኢትባህ እንዳይመሳሰልብን በማለት በይነ ነቢይ ወገይሪ ነቢይና ወልይ እንዳይቀላቀልብን ከራማ የለም ለሚሉት ሰዎች አህሉሱና መልስ ሰጥተዋል። አይቀላቀልም። ከራማም ራሱን የቻለ ነው፣ ሙዕጅዛም ራሱን የቻለ ነው፣ ወልይም ራሱን የቻለ ነው፣ ነቢይም ራሱን የቻለ ነው። አይቀላቀልብንም ብለው መልስ ሰጥተዋል። አይቀላቀልም ቢአንሁና ምክንያቱም አሉ አይቀላቀልብንም ብቻ አይደለም እንትን ብሎ ምክንያቱም አሳማኝ ነገር መምጣት አለበት። አይቀላቀልም ለምን ቢአንሁና ከፈዋሪቁ አዘይማ ከባድ ልዩነት ሰፊ ልዩነት አለ በወልይና በነብይ መካከል። አንተ ነብይ ጋር እንዳይነሳሰልብን ብለ ቢሁጀቲ መንዒል እስቲባ ብለው ይቀላቀልብናል የሚልን ነገር ለመከልከል ብለ ወልይን ከራማ የለውም ማለት ይሄ ዝም ብሎ የአቅል ሎጂክ ብቻ ነው ዝም ብሎ። ቢአንሁና ከዚህ ቦታ ላይ ፈዋሪቁ አዚማ ታላቅ ልዩነት አለ በይነ አንቢያ በነቢያትና ወገይሪን በሌሎች መካከል ገይረ ፈዋሪቅ አዳት ከፈዋሪቅ አዳት ውጭ በሆነ ነገር ይለያያሉ በብዙ ነገር። ወአነ ልወልይ ለምሳሌ ወልይን ብናይ ላየደ ንብዋ ነብይ ነኝ ብሎ አይከራከርም። ነብይ ነኝ ብሎ አይከራከርም። ከዚህ እንነሳለን ነብይና ወልይ ይቀላቀልብናል አሉ ከራማ የለም። ለምን አይ ከራማ ካሳየ ሙዕጅዛና ከራማ ተመሳሳይ እንስላላቸው ወልይና ነብይ ይቀላቀላል አሉ። ለምን እንዴ አይቀላቀልም። ልዩነት አለ ለምሳሌ وان الولد عند الولد بالنسب لا يدعي النبوه نبينه لا يتكلم خوارق العاده يحيى يؤمنون نبينا يعني لمن نبينا ما قال خوارق العاده مجمر يترالتم ايترالتم ثانيا نبينا بلو كتلسا خوارق العاده تلك نجر سلهون ما شيطان يجوت يترال عند شيطان يجي ليحتلل يسلال الجن مسلم وصل كذا هيو الناس دمت ما تاتوا كفوا نبينا بلو استهون كتلوا عندن لاشون تكتل عندن تكتل يلاشو በባጥ ላይ ተለተነሱ ነብይ ነኝ ብሎ መከራከርን ግዜ አይሰጥም አላህ። ወላኪን እነዚህ ሸይጣን ይላል ለሰርከስ የሚያሳዩ ለተለያየ ለጥቅም አጥመርባሪዎችን ግዜ ይሰጣቸዋል። ነብይ ነን አይደለም ያሉት ምግብ ነው እየበሉ ያሉት ብር ነው እያጠራቀማል። ነብይ ነኝ ብሎ ከተነሳ ግን አይለቀውም ወዳውኑ ዶግ አመድ ነው የሚያደርገው። ለምን ኡማን እጅግ ከመጠን በላይ የሚያሳፍ። ስለዚህ ወአነል ወልይ ወልይ ላይ ደዕንቡ ወነብይ ነኝ አይደለም ወለው ደዓሃ ቢከራከር ነብይ ነኝ ብሎ ለخرج عن الولاية ከአላህ ወዳጅነት ማዕረግ ይባረራል። ወሷረ ይሆናል ሙደዒን ተከራካሪ ይሆናል ከዛበን ውሸታም እንጂ ላ ወልየን ለአላህ ወዳጅ አይሆን። እንደዛ ካልሆነ ያላህ ወዳጅ ካልሆነ ደግሞ ከራማው አይሰራም። ግልጽ ነው አይደል? ወሚን ሱነቲላህ ይህ ደግሞ የአላህ ተለምዶ ነው። ወሚን ሱነቲላህ ከአላህ ተለምዶ አዩፍ አለ ካዚብ ውሸታምን ያሳፍራል። ውሸታምን ሁሉ ጊዜ ያሳፍራል አላህ ነብይ ነኝ ብሎ የተነሳን ሁሉ እንዳልነበር አድርጓቸዋል። አንድ ተከታይ እንኳን የላቸውም። የሚገርም ነገር አንድ ተከታይ የላቸውም። አይዲዮሎጂዎች የተፈጠሩ አይዲዮሎጂዎች ሁሉ ተከታይ ያላቸው በአሁን ሰዓት በነብይነት አይደለም አይዲዮሎጂ የተፈጠሩ ዝም ብሎ የተፈጠረ ነገር ነው። የሌላ ዓለማዊ አይዲዮሎጂ ነው። ነብያዊ አይዲዮሎጂ ግን ነብይ ነኝ ብሎ የተነሳ ዶጋ ምን የሚያደርገው አያቆየውም። ምን የማይሸጠው ተከታይ የማይኖረው በውሸት ከሆነ ማለት ነው። ይህ ወሚን ሱነቲላህ አዩፈድሕ አልካዚብ ለምሳሌ ከመሐከለ ለሙስሊም ወትር ከዛ ለሙስሊም ወትር ከዛ ለተፈጠረው ነው መስል ወገይሪ ለሌሎችም የተፈጠረው ነው መስል ወይሩዱነ አላ መን ገላ ወይሩዱነ መልስ ተጣሉ አህሉ ሱነቲ ወልጀማዓ አላ መን ገላ ድንበር በተላለፈ ፊ ኢስባቲያ ሲያጸድቃት አለች ብሎ ደግሞ ሙሉ በሙሉ የተወሰነ የሚንቀሳቀስ ሁሉ በአንድ ላይ ወልጅ ብሎ ይቀላቀለው እሱም ላይ መልስ ይሰጣል። የለም ባለው ላይ ተፈጠረ የለም ያሉት ሰዎች ለምንድን ነው የለም ያሉት? እስቲባህ እንደማይመጣ ነው አይደል? እስቲባህ እንደማይመጣ መልስ ይዛቸዋል። አሁንም ወይሩዱነ መልስ ይሰጣሉ። አላመን ገላ ድንበር የተላለፈ ሲእትባቲያ በማረጋገጥ ላይ ሰደአሀ የተከራከራትን ሰው ለልሙሸዊዚን ለአጭበርባሪዎችና ወደጃሊን ለቀጣፊዎች ማለት ነው። ደጃሊን የሚባሉት ቀጣፊዎች ማለት ሙሸታሞች ማለት ነው። ሙሸዊዝ ማለት አጭበርባሪዎች አሉ፣ አስመሳዮች። አጭበርባሪዎችና ወደጃሊን ደጃል ራሱ ከዚህ ለአንሁ ከዳብ እጅግ ውሸታም ስለሆነ ደጃል ይባላል። የሱን አይነት ቅጥፈት የሚቀጥፈው ሁሉ ደጃሊን ይባላሉ። የደጃል ካድሬዎች በጣም ውሸታሞች ማለት ነው። ለሙሸዊዞች እስከ ማጽደቅ ድረስ ወደጃሊን ለቀጣፊዎች እስከ ማጽደቅ ድረስ አጸደቁት። ይህ ደግሞ ወጣ ያለ ስጦታ ለቀቅ ማድረግ ነው። እንደዚህም ለቀቅ አይደረግም። ለምሳሌ ቢአን ሀኡላ እነዚህ ሙሸዊዞች አጭበርባሪዎችና ቀጣፊዎች በየመንደራችን ያሉ ጠንቋዮች ናቸው። ብዙዎቹ ታውቃለህ፣ በየመንደሩ ሶላት አያውቁ ምን አያውቁ አሉ። በቃ ሙስሊም ሆኖ ጠንቋ ያለ ሙስሊም ሆኖ የጌታ ወዳጅ የጌታ ወልይ ነው እኮ እሱ የበረረ ወልይ ነው ይባላል። ላይ ሰል ወላ አሪፍ ጀማ ወላ አሪፍ ኢስላም ወላ አሪፍ አርካን ኢስላም ወላ ተውሂዳ ወላ ሱነት ወላ ምንም ማለት እንደዛ አይነቱን ወልይ ነው ብሎ መንደር ውስጥ ያስቀምጡታል። ነገሩ የእሱ አይነት ማለት ነው። አባቶቻችን አያቶቻችን ብዙ ሰው ጉዳቸዋል አይደል? በልተዋቸዋል። ይህና ኡላ እነዚህ ሰዎች ለይሱ አውሊያ አላህ የአላህ ወዳጆች አይደሉም። ወኢነማ ሁም እነዚህ ሰዎች አውሊያኡ ሊሸይጣን የሰይጣን ወዳጆች ናቸው። ወማ የጅሪ አለይሁም በእነሱ አማካኝነት እየተከሰተ ያለ ከራማ መሰል ነገር እማ ከዚቡን ወይ ውሸት ነው። ወተጅዚሉን ማጭበርበሪያ ነው፣ ቅጥፈት ነው። ለሰዎች ማጭበርበሪያ ነው የተጠቀሙበት፣ ገንዘብ ለመሰብሰብ ማለት ነው። ገንዘብ ለመሰብሰብ ተጅዚል ነው። ተጅዚል ሙሸዊዞች አላቸው። ራሱ ተፍሪጅ አለ፣ ተጅዚ አለ፣ ደጋፊ ያላቸው አሉ። ተከሱ ላይ እያሳዩ ማለት ነው። ውድድር እኮ አለ። የአስማት ውድድር ራሱ አሁን ኦሎምፒክ ውስጥ ይገባል እየተባለ አይደል? አስማት ራሱ የኦሎምፒክ አንድ አካልም ቢሆን እየተከራከሩ ነው። ለውድድር ማለት ነው። አፊትነተለሁም ወለገይሪሁም አጅብ ነው። አፊትነተለሁም ለነሱ ፊትና የመጡ ናቸው፣ ለሰዎቹ ፊትና የመጡ ናቸው። ወለገይሪሁም ለሌላው አንደኛ እማ ከዲብ ይህ በእነሱ እጅ እየተከሰተ ያለ ከራማ መሰል ነገር እማ ከዲብ ወይ ውሸት ነው። ወተጅዚል ማጭበርበሪያ ነው። አው ፊትነ ከለሁም ወይ ለነሱ ፊትና ነው። ወለ ገይሪም ለሌላውም አካል ፈተና ነው። ለራሳቸውም ፈተና ነው ሰራን ይላሉ፣ ለሌላም ፈተና ናቸው። ኦ ወልይ ነው ብሎ የወልይን እንኳን እንትን አካሄድ ሳይል ዝም ብሎ እንድታለ ፈተና ነው። ፈተና ወስቲድራጅ እስቲድራጅም ነው። እስቲድራጅ ማለት ማሞከት ማስታት ነው የሚባለው ነገር ሲድራጅ ነው። ማስላ ታውቃለህ? ማሞካሸት አይደለም። ማሞከት ማለት ሰንጋን መቀለብ ማለት ነው። ማድለብ ነው። እያደለባቸው ነው። ለምን? ለቅጣቱ ምቹ ሲሆኑ አንድ ቀን ይጠብቅና እንዳይነሱ አድርጎ ይጥላቸዋል። ይሄ ማድለቡ ነው። አላህ የውመል ቂያማም ደግሞ ይፈርዳቸዋል ለማድለብ። ወላሂ አለ አላህ ይበልጥ አዋቂ ነው። ወለሸኹል ኢስላም ኢብኑ ተይሚያ في هذا الموضوع بذي رئيس قدالي كتاب جليل قال كتاب مصحف الله اسمه يا كتاب ثمن البلد عن الفرقان ليونت بين اولياء الرحمن برحمن وداجوتنا واولياء الشيطان الشيطان وداجوت مكاتل يالله ليونت بلو عندي كتاب تقرا عندو عربيه تنش ني جاباش تنش عندو الله بتعمل تسمي الكتاب نيجر من كتاب ما تاغينيت نجلو من كتاب ሶስት ኮፒ ምናምን ይኖራል። ኪታቡን ራሱን ካላገኘህ ታርክ ኮፒ ካለለ ሶስት ኮፒ አንብብ። ወፊ ቀውሊህም ሚነው ፊ አንዋዕ ልዑሉም በእውቀት ዙሪያ ወልሙካሸፋ በግልጽ በመገለጽ ዙሪያ ወአንዋዕ ልቁድራ በችሎታ አይነቶችና ወተእሲራት በተጽዕኖዎች ዙሪያ ያለ በዕልም ዙሪያ ወልይነት አለ አይደል? በዕልም ዙሪያ ለማንም አይገባ ለሱ ሊገባው ይችላል። ይሄ ዒልም ነው፣ እንትን ከራማ ነው። አንድ ሰው እኩል ሐዲስ ቂራአት እየሰማ አንዳንዱ በጣም አልፈጠነ ሀደ ሚነል ከራማ፣ ይሄ ራሱ ከከራማ ነው። አንዋዕ አልዑሉም ማንም የማያውቀውን ማወቅ ከራማ ነው። ወልሙካሸፋት ሙካሸፋት ደግሞ መገለጽ ማለት የተገለጸለት ሰው ማየውን ሊያይ ይችላል። ርቀት ያያል፣ ርቀት ይሰማል። ይሄ ነገር አለ። ሙካሸፋት የሚሉትም አለ። ወአንዋዕ አልቁድራ የችሎታ አይነት አለ። ሰው የማይችለውን ነገር በትንሽ በአንድ እጅ ሊያነሳው ይችላል። መቶ ሰው የማያነሳውን አንድ ሰው ሊያነሳው ይችላል። ለሁ ከራማ والتأثيرات يتلاقي سنتونه كله النزي عون الكرانو إشارة تقومانو إلى أن الكرامة كرامة منها ككرامة في هاي الكرامة لا ما يكون من باب العلم بأوقف يمجلس كرامة لا والكش فنجلس فجلس ولا خل يمبالو مالك بس المتوكل لما استعلي بأجسم على عبده بأجسم على عبد عند باري يسمعني مثل ما لا يسمعه غيره للاسو يما يسمعه القط ولا يسمع قط ولا هو نجري يسمع إني أنسمع هذا من الكرامة بالعلم مالك أو يرى ويال ما لا يراه للاسو يما يقول غيره للاسو يما يقول يقظة نقطة أو منام بهل مميع للاسو يما يقول هنا الكرامة مالنا هلا بس واحد يسمعك كذا كتبال يقولي ليلا ثم ما يسمعون تنظر لمثالي عمر مدينة هو يخط أبيال محاون دلي إن ساريا يتوابو يال من على الذكرون خط ما مكاك يخط له يا ساريا في الجبل الجبل يا ساريا في الجبل الجبل ساريا كرارونيا كرارونيا قالوا هي تزي يخط مدينة هو محاون دي هو ما نسمع ساريا عمر نسمع وتوهسم كرارونيا قالوا مسلموس سايشنفو قروا الشنف يشنفو نبال فتراراو بكل ثلاثة يمتا النسو دي تراراو يوتو نبال مدينة عليه هنا عمر يا سارية الجبل الجبل الجبل على صحابو سورة سجنج طوال سارية الزيال لم نهاون دينا له ليه كل كيلومتر رك أخلي مالتكم الزائرات بندر لهدو مالتكم بهم كل ركب يبقون سمع ليرو سوال سموتن سارية سمع يبدهن يوم دين الزاجر استسمع هي وتعالى سمع مالتكم هذه من يبال اللي هي هذا من كرامتي ومن العلم مالتي لأن يسمع العبد ما لا يسمعه غيره أو يرى يعين مثل ما لا يراه غيره للا يما يون يعين مثل يقظة أقل أو مناما ويبهل أو يعلم ويوق مثل ما لا يعلمه غيره للا يما يوقون لو كسلا للا يما يوقون نقل لو كسلا الرجال علم لا يسمع عن داندو يقبوا بجاك سأتشغوا اللي هنا لك سنش قبطه بدون ذر معنى يمر لأن إدمين كنت قبطه من ما يقبوا لنور كسلا ومنها ما هو من باب القدرة والتأثير كشلوطا منها كتأثير ما انتعر ألا فشي مثال النوع الأول يمجمرون اللي ملكت ما أنهم يلسمون مسماتني مثل أهون يلقوشوا قول عمر يا سارية الجبل وهو بالمدينة وسارية في المشرق مسراق أكاري نهاون بليكم وسمون يا سارية الجبل الجبل الجبل إن الشيخ الألباني حديث أنتم فهنا بالوصف روح البيحقي في التلائل وله طرق متعددة كما استعرف ابن كثير لابن حجر تخرج الأربعين سلمية نبال لال السخوي والمتافيد للسخوي أيضا السلسلة الصحيحة سلسلة الصحيحة نبالي شيخ الألباني في قبله فياد الدوت على الحديث يا سارية الجبل الجبل سارية جبلوني أسترارونيا أسترارونيا قالوا وهو بالمدينة عمر مدينة هنا وسارية سارية دقمو بالمشرق مصراط وعالمنا يعلو أمريكا تلينا هاون بسنا يعلو وإخباري أبي بكر لمثال أبو بكر من ناظروني مثل بأن بطن بأن ببطن زوجتي بمسته دست يالله أنت شيخنا تعالى يهي ترقزيني اللي بكو شيخنا تعالى من يقظة سوم ما يون أي مالتنا أبو بكر فتح هذا ثابت أيضا لزهن الكرامة رواه مالك في الموطة والله كأي في كرامة الأولياء وانظر على الإصابة الإصابة ابن حجر الأسقلاني بالبلوغ المرام وإنما بالفتح لباري مالك عشان الإصابة وإخباري أبي بكر صدق يمجم مرهم بالنائمين وإخباري أبي بكر أبو بكر من نادرون المثل في أن ببطن زوجتي ومسته دستيان لو أنس أنسا شيخ اللوني تنظر وإخبار عمر عمر من نادرون المثل بمن يخرج من ولده فيكون عادلا كسو زر كسو لجيم يوطا فيكون عادلا نيجر من ستهو يلجو ولده لنا من تولده؟ عمر بن عبد العادي رحمة الله عنه عادل لجو ولده لنا عمر يسن تنظره هو من تولده؟ عمر بن عبد العزيز تولده أمهون عند هذا الرجل شعاطني من بلونه قال لهم عند لا يتقلل أهل البيت ملك عند لا أدلقوا بفتي قزة عبد مستنى وخليفة دم الدالي سوق على رب وقصة صاحب موسى لموسى أنقوى الدنياني مثل وعلمه بحال الغلاء وعلمه وقصة صاحب موسى لمثاله موسى أنقوى الدنياني مثل من هذا الرجل؟ بجناقيته يقدلوا على رب رسولي مثل سوى ما يون أيفار موسى راسوا على الجن عقتلت نفسا بغير نفسه عقتلت نفسا ذكية بغير نفس لقد جئت بلوتا ناقرا اصدق او موسى نبدا اصدقوا سوم ما يروني بيا جنو مالت نفسه او قال وقصة صاحب موسى يا موسى انقوى الدنيا ينسل انا قدر يجال الزنزين ناقرا صاحب موسى يا موسى انقوى الدنيا ينسل وعلمي يزيه سوء قد بحال الغلام يهد انو اللي جباهر او قطع يهي اللي جيكو كاد لجا لابا لنا سوايتك من ودي شرك كتاشوال ودي قفل كتاشوال ከዚህ የተሻለ አላህ ይተካሽዋል ብዬ አስባለሁ። ከራሴ አይደለም የሰራው ጌታ አክሱኝ ነው አለና መልሰተው። ይሄንን መስል ተያለዩ ሙሳ ያለየውን ራሱ ያንኛው አይፋ እንደዚህ አይነት ከራማም አለ። ወሚሳብ ነው እጣኝ ሁለተኛውን ብናይ ደግሞ የትኛው ነው ማላት ነው غيره او يرى ما لا يراه غيره يقضته ነው ማለት ነው። ይገባ ስለላል አው ያስማው ማላት ነው غيره ያለው የማንን ተላላችሁ የዑመር ብላችሁ አያያዙ። አው يرى ما لا يراه غيره يقضته ነው ማለት ማንንም ያላየውን ማየት ማለት ደግሞ አቡበክር ሲድቅ በሚስቱ እንትን ውስጥ ያለው ወይባሩ ዑመር بمن يخرج من ولده فيكون عادلا نزلته ومثاله ان اكثر هلتين قصه الذي علم من الكتابه واتيانه بعرش بالقسط لمثال قصه الذي يزاني مثل علم من الكتاب كحديث يتوقع كقران معنى كقران يتوقع له من يعني واتيانه مامطته بعرش بالقسط يبلقت الغا زفان امطوا الى سليمان ودي سليمان عليه السلام لسليمان امطالته አንዱ قبل ان تقوم من مقامك هذا الصوم فكان دين الصوم السلام عليكم ورحمه الله وبركاته